الحمد لله رب العالمين، وصلى الله وسلم على رسول الله صلى الله عليه وعلى آله وصحابته وسلم تسليما كثيرا. أما بعد، أحبتي في الله، السلام عليكم ورحمة الله وبركاته. يسمعني؟ الحمد لله رب العالمين، الحمد لله. إذن هيا سوستين يا حديث كتر لاي ترسنال درس عن أبي مالك الحارث، أبي مالك يا أبو مالك ورتنو الحارث بن عاصم، سمعت شو حارث بن عاصم الأشعري مبارنا شو رضي الله عنه، الله تسعي شو يرد الله شونا. قال بلالو، قال رسول الله صلى الله عليه وآله وسلم: يا الله ملكتنا بلالو، الطهور شطر الإيمان، نسهنا يأمنت قماشنا، قالوا رسول صلى الله عليه وسلم. والحمد لله، الحمد لله يا لتشوك قال تملأ الميزان، الله سبحانه وتعالى يوم القيامة ونضع الموازين، الله سبحانه وتعالى يمياسك أمنته يسرى ممزنيا لله. الحمد لله يا لتشوك على ميزان انت مولانج، وسبحان الله والحمد لله، مالت سبحان الله والحمد لله يا لو باند تتأمرو تملأني تمولانج ولتو أو تملأ ما بين السماء والأرض، بسمايات الناب مدر مكاكل يالون يمولا اللي الله ملك تنسل سمت يالو. والصلاة، صلاة دمو نور نصبراك نوبلو عالو. والصدقة، صدقة برهان كالله مالت برهان، مالت برهانو إيمانه تككلن يالمهونو ما سرجانو مالنو، أي دليل على صدق إيمانك. والصبر تجست ضياء نسبراك نو قل نورنا ضياء بميله ولاي إن شاء الله تنتاني ولاي عبرنا النوال. والقرآن، قرآن حجة لك لانت ما سرجانو ميهنا أو عليك وين بانت لاي ما سرجانو ميهنا. كل الناس يغدو عدو يا الله ملك تنيا، كل مسو تعطى نستي قوازان هذه الهولة تكفلالو، فبائع نفسه راس يمشت على، فمعتقها نسام يميوات عتنا أو مبيكها مهلكها يميات أفات سوك بنزمك هكالو ميكفلو وتمالتنا. يزهي حديث ما براريا يا الله ملكتنيا صلى الله عليه وعلى آله وصحابته وسلم تسليما كثيرا، منالو الطهور نسهنا شطر الإيمان، يا إيمان قماشنو لمن أمنتي مبالو ويم إيماني مبالو نقر بهولة نقر لاي يكفلال ويم هولة النقر وچين يكاتتا لوستو. أرسو من دنو التخلية ماس داتنا والتحلية اندقنا ماس هممري ملو نقر وستو إيزال. لمسالي عندسو عندي هنا نقاق قشاشة كنكاو زا اقاوست وهم هنا ويم ليلا نقر هنا بزاب كوبايا عند نقر كمتاك امو بفيت يان اوستو يالون قشاشة يما سود قد قديت هالبت يان قشاشة ما سود قدو تخليانو نقر قن اوستو اسكبوتو متاك امو دمو تحليانو. اذن التخليا قبل التحليا يلالو مالنو عند النجر مصدات، عند النجر كمس جنيتنا كمسرات يقدمان، سلزم يأمنتو جماشنا أو يلالو. إذن التخليتو بالطهور مصدات يميبالو نجر كوشاشان بمطفاسيون، والتحليتو عند النجر ما تكبرنا مس جنيت دمو بفعل الطاعة الله سبحانه وتعالى يززون تكبر بما تكبر نونو. شطر الإيمان مالت يا إيمان جماشنو سبال التخلي عن الإشراك، ከአላህ ሱብሃነሁ ወተዓላ ላይ ማጋራት መራቅ ማለት ነው ተብሎም ተተርጉሟል ለምን ከተባለ ነጃሳ የሚባሉት ነገሮች ብዙ ቅስም አላቸው ወይም ሁለት ክፍል አላቸው አንደኛ ነጃሳ ህስያ በግልጽ የሚታወቅ ነጃሳ ወይም ቆሻሻ ነገር አለ ማለት ነው ሌላው ነጃሳ ማዕነውያ የውስጥ የሆነ ቆሻሻ አለ ማለት ነው የግልጽ የሆነ ቆሻሻ ማንም ሰው ያውቀዋል የውስጥ የሆነ ቆሻሻ ግን የሽርክ የሆነ ቆሻሻ ነው ለምሳሌ አላህ ሱብሃነሁ ወተዓላ ምን አለ ኢነመል ሙሽሪኩነ ነጅሱን አለ በአላህ የሚያጋሩ ሰዎች ነጃሳዎች ናቸው ፈላ የቅሩቡነ መስጂደል ሐራመ አፍወን መስጂደል ሐራመን አይቅረቡ بعد عامهم هذا برو الله تناغرال تادي يا الله ملكتني صلى الله عليه وآله وسلم يتنعو انو يفلقوت كشرك مصدات مالتها اتشونو طهارا يا امنت قماشنو برو سيناقرو الله ملكتني صلى الله عليه وآله وسلم سيناقرو يتنعو ان طهارانو كشرك مصدات مالتنو ويس صلاة كمسجد اتشن بفيت يمنا درقون እንደዚሁ ከጀናብ በኋላ የምናደርገው ሴቶች ከሐይድና ከኒፋስ በኋላ የሚያደርጉት ጽዳት ማለታቸው ነው ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም መናገራቸው ወይስ የሽርክ የሆነው ነጃሳ ማለታቸው ነው የሐዲሱ አተረጓጎም ማለት ነው ነገር ግን የመጀመሪያው ነው ትክክሉ ይላሉ አተኸሊ አን ሽርክ ማለት ነው كشرك مصدات مالتنا ولهذا لا اله يمتلوا منهم اي لا معبودة يمملك نجر يدلن بقونا ستل تخلي ياركنا راسهن ياسده سلهنا مالتنا ابوزو ترقم تسأبتوت على الحديث والمهم والحمد لله تملأ الميزان يعني الحمد لله يا تشالچو قال يمتلئ بها الحمد لله بالچو قال بتشا اي الميزان الذي توزن بها الاعمال يوم القيامه الله سبحانه وتعالى يمياسقمطو يهونا خيرون النا شرون يميزنبت على الميزان الحمد لله يا لچو قال منن تمرالچ ميزانن تمولالچ مالك كفته الخير يا خيرون كو كفا እንድታመዝን ያደርግልናል አልহামዱሊላህ የምትለው ቃል ወለሃዳ ብዙ ሙስሊሞች ደህና ናቸው ሲባሉ ደህና ይያሉ ሰላም ናቸው ምናምን ደህና ምናምን ይያሉ የሚያልፉ ሰዎች አሉ ነገር ግን እንደነው አልহামዱሊላህ ማለት አለበት የትኛውም ሰው ደህና ነ ሲሉት አልহামዱሊላህ ረብል ዓለሚን ፈሊላሂ አልহামዱ ወሽክ ሱብሃንአላህ ይሄ በጣም ለተላልቅ ነው አላህ ሱብሃነ ወተዓላ ነብያቶችን ያመሰገነበት ትልቁ ባህሪ ቢኖር ምንድነው መስላችሁ ሹክር ማለት ነው ነብዩላህ ኑህን አለይሂ ሰላም ሲወስፋቸው ምን አላቸው ኢነሁ ካነ አብድን ሸኩሩ አላቸው አመስጋኝ ሆነ ባሪያ የነበረ ወለሃذا ايها الاحبة ወንድሞቼ እህቶቼ لا يجوز يعني هن تلك هنا يا الله انصدق الله يسطن نعمه امسجننم انزلقوا من دم قال الله وان تعدوا نعمه الله لا تحصوها على الله يا الله انصدق اندو بصغراچ لك من استسطن انكم الحمد لله بنلا انجلصوا جن عندند سويش مسلموت اندمناچو سلامناچو اندمنا دراچو سلاچو دهنا لا يوفقون لهذا بل الشكر شكر يميبالون نجر استعاله الرسول صلى الله عليه واله وسلم نبي صلى الله عليه وسلم ودزا تمنو لمن يا الله مرتي صلى الله عليه وسلم يالفهونم حاطياتن يسرحون نجر كله يقرتا بيهالو بلوچوال يا الله مرتي صلى الله عليه وسلم ومع ذلك كان يقوم في الليل بلليت يقوم نبري الله مرتي حتى تتفطر قدمه اجراچو اسكمينفافا درسه اندي ለምንድነው እንደዚህ ራስህን በአምልኮና በዒባዳ የምታደክመው አላህ ይቅር ብሎ ምሮስ ያበቃ ስላቸው አፈላ አኩኑ አብደን ሽኩራ አሉ እኔ አላህን ከሚያመሰግኑት ባይሮች ውስጥ አልሆንም ሱብሃንአላህ بل سبحان الله خص الله هذه المزية العظيمة يتني تليك بهري في قليل من عباده الله أنم يا مسجون تبارش تنش ناتشو قال الله وقليل من عبادي الشكور أنم يا مسجون تبارش تنش وش ناتشو يا سبحان الله العظيم. إذن ينجر በጣም ሙስሊሞች ሊጓጉበት ማንንም እናትና አባት እንኳን ሚዛን የሚሞላበት አንዲት የጎመን ዘር ጥፍጥሬ ያክል ትንሽ አምጣው ቢሏቸው የማይሰጡበት ሰዓት ላይ ይቺ ግን አልহামዱሊላህ ሚዛንን ይሞላል ኢቨን አንዳንዶቹ ሩበማ ሙስሊም ካልሆኑ ወገኖች ጋር ሲገናኙ እንደፍረትም የሚሰማቸው አሉ ያው እንደዚህ ሱብሃንአላህ እነዚህ እንግዲህ ያወረድ ያሉት ናቸው በጣም سبحان الله من على الله ونضع الموازين القسط يفتيه هنا ميزان الناس كمت علنا ليوم القيامة ليك أماكن فلا تظلم نفس شيئا يزاني نفس من ما تبدل ما وإن كان مثقال حبة من خردل كقوم منزر يأكلن قوام ما اسم الزنيا فريبت هنا أتينا بها برسو عن متعلن وكفى بنا حاسبين كما مربر بكلكو بنيا بك على الله سبحانه وتعالى بمكت على من على الله مرتين صلى الله عليه وسلم يهن قدي الحمد لله ياليكو ميزان انت مولالي سبحان وسبحان الله والحمد لله ياليكو سا تم لآني يالو النزه هناك تلتك على توج يمولالو وين دمو او تم لأو وين تمولالي تشمبرو تناقروا على الله مرتين صلى الله عليه وسلم شكم من الراوي نو يهن حديث يتناقر سويه يتن يوك عالم بهنا برقت أن ينسل القلس ونو معلنو تملأني ما بين السماء والأرض مالك بس ما إنا بمدر مكاكل يالون تمول على الله اتشالو لا من دين كتب على سبحان الله يالو لا الله سبحانه وتعالى يما يسمع من بهري بمولو يميارك عالنو والحمد لله يا لو دمو لا الله سبحانه وتعالى يمسمع من نجروش كله طرو يهونو نجروش إننا مسكينا إننا شكرا يميك تتكسل هونا أنا وما لتنا سبحان الله مالت تنزيه الله عز وجل الله سبحانه وتعالى ما اسمع عن كل ما لا يغلق به لسو يما يسمع ما النجر بمورو يما التاريك يهونش كالنات مالنو الله سبحانه وتعالى بوزو نجر وچالو لسو يما يسمع مو مالنو الأول صفات النقص بظاهر يهونا من ما ينتقود لهم مبال نجر الله فلا يمكن أن يتصف بصفة نقص قدروا بها اللبة بحري الله للسبجة يقبام أبدا بلو دمو النقص في كماله امولو النتولاي قدلو مبال نقرأي متعب السولاي فكماله لا يمكن أن يكون فيه نقص يا الله سبحانه وتعالى امولو النتولاي قدلو لنور بفصم عيد رم على النوم سوستنيا درجة مماثلة المخلوق بهلن بحرياتوشو فطرانو تشد يممسل بحري مبال نقر يدلب نا من على الله سبحانه وتعالى لمثالي وتوكل على الحي الذي لا يموت على الله بزا بما يموت وجيت علي تمكا سبحان الله ان كان موت عدلم ان قل جانا ان قلف ان كان يلوم قال الله لا تأخذه سنة ولا نوم ان قلفنا ان قل جا اتيزهم على الله سبحانه وتعالى سنة ان قل جاننا ان قلف يميبالو النقر كراسل الله سبحانه وتعالى من هذا الرقى أراك أجزني مع الله لمن يقدر ينت ملك تسره ونزنه روش معلنا ليلة الله سبحانه وتعالى من على مسألة ولك أبخلقنا السماوات والأرض برقتن سماياتنا مدرن فتر وما بينهما بمكاكلات شوم يالتن فطرانج في ستة أيام بسدست رجاجم قزياتو تشست وما مسنا من لغوب على رب العالمين مالت من ما ندكامنا تعبنا نصب مبال لغير على التانيم لمن بالله سبحانه وتعالى نسبة قدر رسوله ما معلنا عند عند سوج سماياتنا مدرن تفترس يا بكا تنفس عرف ለምን ሰውን ፈጠርኩ ብሎ ተጸጸተ። የነዚህ ነገር ሁሉ እንግዲህ ለአላህ Subhanahu Wa Ta'ala የማይስማሙ የሆኑ ባህሪያቶች ናቸው ማለት ነው። እኔ ሰማያትንና ምድርን ፈጥሬ ምንም ነገር ተነፈሰ አረፈው ዘተ የሚባለው ነገር እንግዲህ ሊሆን አይችልም ማለት ነው። አቅልየን በአእምሮም ሊሆን አይችልም ወልአምር الثاني حقيقيين اصلا نقليه ሊሆን አይችልም። ፈጣሪ እነዚህ አይነት ባህሪዎች አይስማሙ ማለት ነው አላህ Subhanahu Wa Ta'ala። በሶስተኛ ደረጃ አላህ Subhanahu Wa Ta'ala ፍጡራን አይመስልም። አላህ ليس كمثله شيء وهو السميع البصير እርሱን የተብራራላችሁ ብዙ ጊዜ የተብራራ የቁርአን አንቀጽ ነው ማለት ነው። በመከተል ምን አለ አላህ ነብዩ ሰለላሁ ዐለይሂ ወሰለም ወሰላቱ ኑሩን ሰላት የሚባለው ነገር ንጽብራቅ ነው ተፈንጣቂ ነገር ነው። አይ ሰላቱ الفريضه አላህ ግዳጅ ያደረገው ሰላትም ይሁን ወናፊላ ትርፍ ሰላቶችም ይሁኑ ኑሩን ፊል ቀልብ ልብስጥ ብርሃን ናቸው ወኑሩን ፊል ወጅ እብፊት ላይ የሚታዩ ደግሞ ንጽብራቆች ናቸው ወኑሩን ፊል ቀብር ቀብሩም ውስጥ የሚከሰት ወኑሩን ፊል ሐሽ አላህ ከቀብር አስከስቶ ወደ መህሸርም ሲነዳን ለምን ሁሉንም የሚያጠቃልል ስለሆነ ማለት ነው። ሼክ ኢብኑ ዑሰይሚን ረሂመሁላህ ምን አሉ? ወጀርብ ሶላትን በትክክለኛው ስገድ ተጅድ ይህን ሁሉ ታገኘዋለህ ማለት ነው። إذن يا الله ملكي صلى الله عليه وسلم من قالوا إذا يا رسول صلى الله عليه وسلم أدلم يعني إذا صليت الصلاة الحقيقية تككلن يعون صلاة كسجرك التي يحضر بها قلبك لبهن سبسبة درجة وتخشع جوارح أكالهم ودى الله سبحانه وتعالى بيتشاب بزوس هينكس هكس مالتنا تحس بأنك قلبك استنار لبهن سبسبة درجة عندها ليس مال وتتلذذ بذلك غاية بلفن الكاتع عندما تاقينيم يردها. ولهذا قال النبي صلى الله عليه وسلم جعلت قرة عيني في الصلاة قالوا اللهم تنسى صلى الله عليه وسلم يعيني ما عرفها الصلاة لا يتدر. وكان رسول الله صلى الله عليه وسلم يقول أريحنا بها يا بلال عبد مالت رفتاتشو دستاتشو الصلاة لا ينبر مالنا سلزل صلاة كفتن يعني سبحان الله. والصدقة صدق أبلو مالت ما أبراريو الصدقة بذل المالي جنزب ملقسنو مستتنو للمحتاجي جنزب لم يفلقسو تقربا إلى الله عز وجل ودع الله ليولي ليسم اللي سيهم مستت برهان أي دليل على صدق إيمان المتصدق ያ ገንዘቡን የሚለግሰው ሰውዬ ሙእሚን መሆኑን የሚያመላክት ነው ማለት ነው። ወوجه ذلك ان المال محبب محبوب للنفوس ነፍሳችን በጣም ተወደዋለ ገንዘባችን ولا يبذل المحبوب الا في طلب ما هو احب عندي የምትወደው ነገር ስትሰጥ ትልቅ ከዛ የበለጠ የምትወደው ነገር አለህና ነው ማለት ነው። وهذا يدل على ايمان المتصدق ይህ ደግሞ ያን ሰደቃ የሚያደርገውን ሰውዬ ሙእሚን መሆኑን ያመላክታል። ولهذا ስለዚህም سمى النبي صلى الله عليه وسلم الصدقة برهان ماسرجا የኢማኑ ትክክለኝነት መገለጫ መሆኑን የአላህ ነብይ صلى الله عليه وسلم ተናግሯል ማለት ነው። اولا سميت صدقة صدقة ማለት لانها تدل على صدق العبد ያንድ ባሪያ አውነተኝነቱን ስለምታመለክት ነው። ሌላም ሪዋያ አለ او لانها بداها رجل يسمى صديق ابن كنانة የሚባልም ስለጀመራትም ነው የሚባል አለ ማለት ነው። اذا صدቃ ቡርሃን ነው ትክክለኛ ነው ማለት ነው። አንዳንዱ ሰው በጣም እስልምና ያን ወዳለው ወዘተላለው እንደዛ አድርጋለው ይልና ነገር ግን سبحان الله አንድ ነገር ለኢስላም የተባለ ጊዜ እጁን የማይዘረጋ ሰው አለ ማለት ነው። الله يطبقن والصبر ضياء ትግስት ደግሞ ንጽብራቅ ነው። በአማርኛ ኑርና ዲያ ያለውን ለሁለቱ ፈርቅ አላውቅም እኔ ካወቃችሁ እናንተ ታስረዱኛላችሁ ኢንሻአላህ። ግን በአረብኛው ኑር የሚለው ቃል አያቃጥልም ሐራራ የለውም። ዲያ የሚለው ግን የራሱ የሆነ ሐራራና ትኩሳትና ንጽብራቅነቱ ተራሱም የሚመነጭ ነው ይላሉ ዑለሞቹ። ሶብር ማለት በአስሉ አስሶብሩ ሐፍሱ ነፍሲ ማለት አላህ ሱብሓነሁ ወተዓላ ምናለ ምሳሌ هو الذي على يا جيتانو جعل الشمس ضياءا ملت تصحين نصبرا والقمر نورا على ين اقاتلم دين تغست يميبالو نجر نصبراق نو نجر كن حرار الله يراسو ينه تكوسات الله عند سو سيتغس ስለዚህም ስለሚያቃጥል ነው ማለት ነው። ኢደን ዲአና ኑር ያለው ከአረብኛውና ከማህናው አንፃር በዚህ ሊለዩ ይችላሉ። በአማርኛ ግን ለሁለቱ ቃል በቃል ትርጉም እኔ ያላውቅም ኢንሻአላህ እናንተ ኢንሻአላህ ታስረዱኛላችሁ በዚህ ዙሪያ ላይ ማዕሉማት ያለው ወንድም ወይም እህት ካለ ካላችሁት በኋላ ድርሱን ስንጨርስ ታስረዱኛላችሁ ኢንሻአላህ። ሶብር ትግስት የሚባለው ነገር ሶስት አይነት ነው ይባላል። አንደኛ ሶብሩን አማሽየትላ ከአላህ Subhanahu Wa Ta'ala ወንጀል መታገስ ወደዛ ወደ ወንጀል አለመሄድ። የዚህ ምሳሌው በማዕና አን ተህብሰ ነፍሰከ አን ፊዕል አልሙሐረም አላህር የሚያደረገው ነገር ላተገብር ነው ማለት ነው። hatta ma'awjudi sabab ወደዛ حرام ወደ መስራት የሚጠራህ ነገር داعو يالنا مكنياتك متوفر يهونو مالنا. لمسالي رجول حدثته نفسه ايزني والعياذ بالله لمسالي لبلغنا عند سو راسو تقبزوال نفسه حرام عند سرا يقبزوال فمنع نفسه راسو قل الله نفر الله بلو راسو تقود الترى فنقول هذا صبر عن معصية الله كالله انجل ملك كمعصية صبر ادرقن لالن. اذن صبر አማሽ ለሶስት ክፍል አንደኛ ሶብር አማሽየት ይላል ከወንጀል መታገስ ማለት ነው። كما جرى ليوسف عليه السلام مع امرأة العزيز بنبي الله يوسف عليه السلام لك ينغسو مست لتتاتللاچو እንደነበረው ማለት ነው። فإن امرأة العزيز ينغسو مست በጣም መልከኛ ነች دعته الى نفسها ودراسوا ጋበዘቻቸው والعياذ بالله الله يطبقنا في حال هي اقوى ما يكون للاجابه نبي الله يوسف عليه السلام يذا غزي بتام وطاتناچو لانها غلقت الابواب برن زغت ادرجتنا وقالت هي تنكالج مالت اي تدعوه الى نفسها اني راسين لانت زغجنني علتشاچو فقال انه ربي قالو اندي አንቺ የጌታዬ እርሳቸው በሰዓቱ ባሪያ እንደሚባሉ እርሳቸው ዘንድ ስለነበሩ ባለቤት አይደለሽ አህሰነ መፍዋይ እነሆ ላ ይፍልሑ الظالمون አሉ በዳዎች እኮ ነፃ ይወጡም ያኒ فإن خنته في أهله أميرسنكو ቤተሰቡ ውስጥ ብከዳው فأنا ظالم እኔ በዳይ ነኝ سبحان الله ومن شدة الإلحاح በጣም ይገርማል سبحان الله قال ربي السجن احب الي مما يدعونني اليه والا اصب اليهن فاكون من الجاهلين سبحان الله بالله سبحانه وتعالى من غير لا متاسر مكتقطن مرطوا ساعتو يكال هنا جن ود الناس زنبرنا كما يموت هنا الله سبحان الله فصبر تاجسوا ولم يفعل مع قوه الداعي ወደዛ ነገር ወጣት በጣም አፍላ ወጣት ላይ ይያሉ ወደዛ ነገር እየጋበዘቻቸው እርሳቸው ታገሱ ወንቲፋ فهذا صبر عن معصية الله منالو ولقد همت به وهم بها لولا الرعاء برهان ربها لله እርሳቸው ግን ጌታቸው ንጽብራቅ ተመለከቱ ስለሆኑ እጃይልያ ጋር ሊወርቁ አይችሉም ማለት ነው። እንደዚሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ሰብዓቱ ይዝልሁም አላህ የውም القيامه الا ظله ማለት ከሰባት ከአርሽ ጥላ ውስጥ ከሚወሩ ሰዎች መካከል ምናሉ ረጁሉን አንድ ሰው ያለ دعته امراه አንድ ሴት ጋበዘች ጠራችው ذات منصب وجمال በጣም መልከኛ የሆነች ክብር ያላትና ደረጃ ያላት فقال اني اخاف الله እኔ አላህን ፈራለሁ ያለ ጀነት ውስጥ ከአርሽ ጥላ ውስጥ የመል ቂያማ ከሚውሉ ሰዎች ውስጥ አንዱ ነው። ይሄ እንግዲህ ሶብሩን አማሽየት ኢላህ ይባላል፣ ወንጀል ከመስራት መታቀም ማለት ነው። ሁለተኛው ሶብሩን አላ ጣዓት ኢላህ፣ በአላህ ጣዓ ላይ መታገስ። ይህ ማለት ምንድን ነው? ለምሳሌ አንድ ሰው ሶላት ሊሰግድ ይፈልጋል፣ ነገር ግን ድክም ትክት ይለዋል፣ ድብር ይለዋል ማለት ነው። እዛው ምኝታ ላይ መተኛት ይፈልጋል፣ ወይም ወሬ ወይም እንደዚህ ሌላ ነገርን ማየት ይፈልጋል ማለት ነው። ወማ ዛሊካ፣ ሁሉንም ነገር አሸንፎ ወደ ጣዓው ላይ እስትምራር ማድረግ ይሄ ምን ይባላል? ሶብሩን አላ ጣዓት ኢላህ፣ አላህን በመታዘዝ ላይ إذن الله المستعان. إذن هي صبر على طاعة الله بارا. صبر على طاعة الله مالك بأن يحبس الإنسان نفسه على طاعة الله بأن الله سبحانه وتعالى طاعة عليه لمسالي فجر صلاة اللي سيقر سيل انكل في مطعوبة እንቅልፉ በጣም ያስቸግረው፣ እንቅልፉን አሸንፎ ወደ ፈጅር ሰላት መሄዱ ወይም ብርድ በሆነበት ሀገር ላይ ለፈጅር ሰላት ታጥቦ መስገዱ ይሄ ሶብር አላ ጣዓቲላህ ነው ማለት ነው። ሶስተኛ ሶብሩን አላ አቅዳሪላህ፣ አላህ በሚወስነው ውሳኔ መታገስ ነው። ፈኢነ አላህ ተዓላ ዩቀድሩ ሊልዓብድ፣ አላህ ለባሪያ ይወስናል ማ ዩላኢሙ ጠቢዓ፣ ለእኛ ለባህሪያችን የሚስማማን ነገር ከልአክሊ እንደ መብላት ወሹርቢ እንደ መጠጣት ወከኒካህ እንደ ጋብቻ የመሳሰሉ ነፍሰል በሸሪያ የሰው ልጅ አካል የሚወዱትን ነገር የሚስማማና የሚመስል አላህ ስብሓን ወተዓላ ይቀድር። ወማ ላይሙ ለእኛ የማይስማማንንም ነገር ሊቀድር ይችላል። ከልመውቲ ሞትን ይመስል፣ ወከልመረዲ በሽታን ይመስል፣ ወከልፈቅሪ ወልዕያዘ ቢላህ አላህ ድህነትንና መሰል ነገር ብስምላ عفوا. إذن والذي لا يلائم هنا التنياو يقدر كفل لن يما يسمع من يوانو عينت معلنو يحتاج إلى صبر ودت قست يسفل لقوال بأن يحبس نفسه عن عن التسخط القلبي بلبو لتلا أسفل لقم أو القولي ويم دمو بأنك أقروا راسو أو الفعلي إذا نزلت به المصيبة أدقى الله يطبق أننا أدقى يدرس جزيم على أن الله سبحانه وتعالى كأدقى هو اللي يطبق أن بني قر من دنا ويني قدي ويني جالة يعني الله سبحانه وتعالى يما تنزه يما سكوت ونقر وشما ناقر يلبتم كما يفعل أهل الجاهلية جاهلية سويج عندما يتقبروت مالنا والتسخط الفعلي بأن لا يشك الجيوبة አንዳንዶቹ ሰው ሲሞትባቸው እንደዚህ ራሳቸው አጉራቸው ምንጭቅ ራሳቸውን ቅድድ እንደዚህ ምን አይነት ነገር ያደርጋሉ። ይሄ ጥሩ አይደለም፣ ሙሐረም ነው ማለት ነው። ኢቨን ትግስት የሚባሉት ነገሮች እነዚህ ናቸው ማለት ነው። ወሶብሩ ዲያ አሉ ልክ እንደ ሶላቱ ኑር አላሉም። ለምን? لأن الضياء ይህኛው ትግስቱ ጋር ያለው ንጽብራቅ فيه حرارة ትኩሳት አለበት ومرارة እንደዚሁ ይማረራልም። لماذا؟ لأنه شاق على الإنسان ትግስት የሚባለው ነገር በሰው ልጅ ላይ አስቸጋሪ ስለሆነ ነው ማለት ነው። ولهذا جعل الصلاة نورا صبر የሚባለው ነገር በጣም ወሳኝ ነው። قال الله تبارك وتعالى الله من على والعصر ان الانسان لفي خسر لنا ما قرش علي من على وتواصوا بالحق بعد ادرى يتبابالو كان هنا بستقرنا وتواصوا بالصبر بتغستم ادرى يتبابالو كان هنا بستقر على تغست بتام وصاي نو اثبت الله تبارك وتعالى معيته للصابرين الله سبحانه وتعالى يتلي هنا ابرنت ከታጋሾች ጋር እንደሆነ አደረገ አላህ Subhanahu Wa Ta'ala حيث قال هو اصدق القائلين ان الله مع الصابرين على الله Subhanahu Wa Ta'ala ከታጋሾች ጋር ነው سبحان الله وحكى الله سبحانه وتعالى فصبر جميل على الله صلى الله عليه وسلم سنقر وربنا الرحمن المستعان على ما تصفون تقستي مبالو نقر بتعام السعين ولا نقره كان بفي تنقاقر النبتال فرجا ميمت اوكا تقستي عندو هنم تنقاقر النبتال طبعا بما قتال من أول أظامة صلى الله عليه وسلم والقرآن قالوا قرآن من دين القرآن بلو مالت القرآن مصدر قرا قرآن مالت هو كلام الله عز وجل يا الله قالنا الذي نزل به جبريل الأمين الكوي تمنا برتون هاي لنيا يهونو جبريل يزوتي وردو على قلب النبي صلى الله عليه وسلم بنبي صلى الله عليه وسلم لبونا لي من عند الله تعالى كالله زند لا تبديل فيه ولا تغيير ولهذا وصف الله تعالى جبريل الذي هو رسول الله إلى محمد صلى الله عليه وسلم ودى نبي صلى الله عليه وسلم يتلاكون جبريل بأنه قوي أمين إنه لقول رسول كريم على الله مالت يتكبر يهونو ملك تنيا نققرنو ذي قوة عند ذي العرش يهي لبالتبيتنو مكين مطاع ثم امين تاما ينهونا نو مالنو لماذا ليتبين انه عليه السلام جبريل امين على القرآن اي چمرو ما يكنسون قوي برتناچو على حفظه قبل يسموتن اندال يحفظتان وعدم التلاعب به اذن هذا القرآن كلام الله عز وجل تكلم به حقيقة برقت انينة الله سبحانه وتعالى تناقربتان وسمعه جبريل عليه السلام جبريل عليه السلام سمتوتال ونزل به على قلب النبي صلى الله عليه وآله وسلم والنبي صلى الله عليه وسلم يزوت وردوال تاديا يه قرآن يه قرآن مالتنا حجة لك ويلا انت ماسر الجانو او عليك وين بانت لا ماسر الجانو يكون حجة لك لانت ماسر الجانو هل اذا قمت بما يجب له من نصيحة برسو يم قديتا يمهن بهن كامكر يتمساسلون اقروتشن كفاس امك لانت حجة يهون هل ويكون حجة عليك اذا لم تنصح له لمسالي الله من هل واقيم الصلاة صلاة سجد وانا قرآن لي الله وآتوا الزكاة زكاة نمسطو هنا رجلاني هنا سوى تشالو أحدهما لم يقيم الصلاة صلاة أي سجدم فيكون القرآن حجة عليه يعني قرآن برسول ما سرجانو ميهنو والثاني هنا التنيو أقام الصلاة صلاة يسجدال فيكون القرآن حجة له لرسول ما سرجانو ميهنو مالنو ليلة وصدمو زكاة نيستم قرآن برسول ما سرجا يميهنو نجر جن زكان مستوصى لرسنو قرآنو ماسرجا يميهون ومعلتنو اذن القرآن حجة لك وعليك ملو لزهنو معلنو بما قتال من على الله ملتين صلى الله عليه وسلم كل الناس يغدوالو اي كل ايمان نيوم سو يخرجوا مبكرا في الصباح مثالي يسطنو بطعط كل ميوطال ما يوطال ما له لمثال ياكلني الله متي صلى الله عليه وسلم فبائع نفسه يي بطعط ميوطال سو تاديا راسن يمشط نو معناته مندنو بسرا لاي واستنا يمياسيزات نو بسرا يمياتبات نو قالوا تاديا نز نفساتهم بسرا يمياديكم السوج لهلت يكفلالو فمعتقها قالوا አንዳንዶቹ ራሳቸውን ነጻነት የሚሰጡ ናቸው ማለት ምንድነው ኢዛ ቃመ ቢጣዓቲላህ በአላ Subhanahu Wa Ta'ala ጣዓ ላይ የቆመ ጊዜ ማለት ነው ራሱን ነጻው አጣ ምን አለ ቃል አላህ ተባረከ ወተዓላ ወሚነ الناስ ማን ይሽሪ ነፍሰሁ ራሱን የሚገዛ አለ ابتغاء مرضاتላህ ያ አላህን ውዴታ ፈልጎ يشري نفسه مالت أي يبيع نفسه رأس نشتان ابتغاء مرضات الله عز وجل الله شراء النبي عمي بالو نقر من الألفاظ شراء بالو بيع الشال بيع بالو شراء سلم الشال مشترك هنونا جلالو فهذا الذي باع نفسه ابتغاء مرضات الله الله انفلق نفسنا ان رأس نشتا وقام بطاعته الله بمتاززم ليقومه قد اعتقها من العذاب والنار فالله سبحانه وتعالى قطعته من هذا الرجال حرة لا تبالان لما لنه من هذا تادي او مبيقها وين دمو ينيات افات مبيقها بلو مالت والذي او بكها هو الذي لم يقم بطاعة الله عز وجل يا الله سبحانه وتعالى بمتازز ليكم حيث امضى عمره راس نحاية ياتفى خسرانا بكسارا فهذا مبيق لها اي مهلك لها سبحان الله نسأل الله السلامة والعافية. إذن كذلك حديث بزونا جرتشين نتك مالن. عندنا الحث على الطهور الحسي والمعنوي. مسلم كوتشم كجبيم كوتشم نصهنا أمة أبك أنت على اللبات. كما جمل يا من الرداو. لمن؟ إن كذلك حديث بزونا جرتشين نرداو. لأن مالنا. عندنا مسلم يوجون من وجاوينا وستاوين صهنان متبك عند اللبات يهن من ملاكته حديث الطهور شطر الإيمان نصهنا الناس ذات يأمنت قماشنو بلو سلتنا قرو مالنو بتاني جر ما تشهل تاريخ سن ملكت بمجمرة بزه تاريخ لاي مالنو يونيفرستي جامعة عيتك وقاميتنو كالاتشو يعني مغرب لا جامعة القرويين يبالون يونيفرستي مسرتوت مسلمو تشوناتشو يونيفرستي يبالون نغير ازهر ما ادلم مغرب نو جامعة القرويين بمبال يتواق نو يمجمرو بعالم لا ينبر يونيفرستي كذاك يونيفرستي بمنسات علموچو ينيا علموچ ناتشو اسبينين يگنبوات مالنو اندلسنن شاطبان يگنبوات مالنو نقرطبان يگنبوت ينيا علموچ ناتشو مالتنو اسبينين اندزا سيگنبوات كريستيانوش كوچ لممار يمطو نبر كريستيانوش بزاني عالم الصداداتن قشاشا مهونن اندمنت نبر ادرگو يمياوت افطاري زين يمياقرب نگر ادرگو نو يمياوت بينما الاسلام اسلمنا جن قشاشا مهونن كونجل نو يمياو مالنو لمثال علي بن ابي طالب رضي الله عنه يهونا سو بطام صداتو يالتطبق سو ايتو يعيد صلاه لاي اندز زاين السبسبا كاله لو دفيتو بان السبسبا مرطالو ابي يبالا እዛ ዩኒቨርሲቲ ውስጥ እነዛ ክርስቲያኖች ለመማር ሲመጡ ሁለት መስፈርቶችን ነበር እንትን የሚሉባቸው ክርስቲያኖቹ ላይ ቀሳውስቶች ዳቋኖችና መሰሎች ሲመጡ ማለት እዛ ዩኒቨርሲቲ ለመማር ከት ካውሮፓ hatta የእንግሊዝ ሀገር ንጉስ እንኳን ልጅን ሴት ልጅን ጭምር ማለት ነው እዛ ዩኒቨርሲቲ እንዲማሩ ልኮ ነበር ሁለት መስፈርቶችን ነበር ማለት ነው ሙተርጅም ሆኖ በነገራችን ላይ አይቻለሁ እኔ በዛኒ غرناط اندز لا يونيفرسيتي تلاكو اندبدابينا للمسلموچون للمسلمو نغوس لجينم سيت لجيتوم تلك عبرا تمرا اوقاتن قسما لكريستيانو عالم اند تاسفافا كزام المهم تاريخو لما ساطر هولت مسفرتوچ نبرو اندنيا قمالنا تلن اند طرو ارغي يقطرو نبر كاتوليكوچو يزاني يونيفرسيتي ممار كالباچ منم عينت انسسا اكالاچو لا يمنور يلبتم بولتنيا درجه صغراچو مستكاكل علباچو ጸዳታችሁ ልብሳችሁ ላይ ቆሻሻ መኖር የለበትም እነዚህ መስፈርት ሳሟሉ ዩኒቨርሲቲ ይቀበላቸው ነበር በጣም ይገርማችኋል والله እነዚህ እኮ ማለት የኛ ሙስሊሙ ህብረተሰብ ብሎ ማለት አውሮፓ ሁሉ ላለበት ስልጣኔ ጥፍር ቆርጦ ቆሻሻን አጽድቶ ቅማልን ቀምሮ ነው እዚህ ደረጃ ላይ ያደረሳቸው ነገር ግን ደረጃችን ኢማሙ الشافعي رحمه الله المهم نجر وزن وده زنجرام بس اسلمنا اني اللي يفدكوت نجر وستاوينا وچاوين صدات يستمر للنا عند يتتكمنا نجر هل التنيا ان الايمان يتبعب امنتي مبالو كفلوچ اندالوت يملكتال فبعضه فعل لمثالي እምነት ተግባርም እንደመሆኑ ወባዕዱሁ ተርኩን አንዳንዱ ደግሞ መተውም እንደ እምነት የሚቆጠርበት አለ። ለምሳሌ ሐራምን ከተወ የእምነቱ ነው ማለት ነው። وهو كذلك ሶስተኛ አላህ Subhanahu Wa Ta'ala ማመስገን የቱን ያክል ክብር እንዳለው የቱን ያህል አላህ Subhanahu Wa Ta'ala ዘንድ ደመወዝ እንዳለው ለምን ወልሐምዱሊላሂ ተምለኡል ሚዛን ስላሉ ማለት ነው። አልሐምዱሊላህ አለችው ቃል ሚዛን ትሞላለች። አራተኛ ኢስባቱል ሚዛን ሚዛን የሚባለውን መኖሩን አላህ Subhanahu Wa Ta'ala የሰዎችን ስራ የሚመዝን ነው መላእክታል ይዘዋረው ሐዲስ ማለት ነው። ለምን አልহামዱሊላህ ተምለውል ሚዛን ስላለ ማለት ነው። ልክ አላህ Subhanahu Wa Ta'ala ወነዱል ፈአማ መን ተቆለት ሙአዚን ወሌላ ቁርአን ላይ እንደሚናገር ለምሳሌ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። ምንድነው እሱ ከሊመታኒ ኸፊፈታኒ ዐለ ሊሳን አሉ። ሁለት ቃላቶች አሉ እምላስ ላይ በጣም ቀላሎች ናቸው። ፈቂለታኒ ፊል ሚዛን ሚዛን ላይ ከባድ ይሆኑ። ሐቢበታኒ ኢለ الرحማን አላህ ዘንድ በጣም ተወደዱ። ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂ አልዓዚም እና አልሚም ዝቦታ ላይ ፈቂለታኒ ፊል ሚዛን ሲሉ ሚዛን ላይ ማለት ክብደት ያላቸው ሲሉ ሚዛን መኖሩ እንደሚያመላክት ሁሉ አሁን የተማርነው አልሐምዱሊላህ ተምለኡል ሚዛን ያልነው ሚዛን መኖሩን ያመላክታል። የሚገርማችሁ ነገር ኢማሙ አልቡኻሪ በዛ አጋጣሚ መጽሐፋቸውን የደመደሙት በዚህ ሐዲስ ነው። አምስተኛ ሱብሃንአላህ አልሐምዱሊላህ ያለው የቱን ያህል ደመወዝ እንዳለው ምን አለ ለምሳሌ ተምለኡ ማ በይነ ሰማይ ወልአርድ በሰማያትና በምድር ያለውን ይሞላል። ሱብሃንአላህ ስድስተኛ ሶላት የሚባለው ኑር መሆኑን እንመለከታለን ማለት ነው። ሰባተኛ አልሐሱ አለ ሰደቃ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሰደቃ ላይ እንዴት እንዳግባቡ አስደቀቱ ቡርሃን ስላሉ ማለት ነው። ስምንተኛ አነ በዝሉል መህቡብ አንድ ሰው ስምንተኛ የምንረዳው ነገር አንድ ሰው የሚያፈቅረው ወይም የሚወደው ነገር መለገሱ የዱሉ አላ ሽድቅል ባዚል ሙስሊሞች ትክክለኞቹ ሙስሊሞች ቢነፍስ ወልማል ነው ራሳቸውን ፊዳ ሲያደርጉ ሲሰው ለእስልምና ማለት ነው። ዘጠነኛ አልሐሱ አለ ሰብር በዛ ሐዲስ ላይ በጣም ሰዎችን በትግስት ላይ ማብራራት መጎትጎት ወይም ደግሞ ማግባባት አለበት ማለት ነው። አስረኛ ከዚህ ከሐዲስ የተረዳ ነው አና ሐሚል አልቁርአን ቁርአንን የሚያውቅ ሰው ኢማ ጋኒሙን ወይም ከቁርአን የተጠቀመ ነው ወኢማ ጋሪሙን ወይም ደግሞ ቁርአኑ የተበላ ነው በቁርአኑ ምንም ያልተጠቀመ ሰው ነው ማለት ነው። 11ኛ አዘመቱል ቁርአን የቁርአን ክብደት وانه ليضيع هكذا سدا እንደዚህ እርሱ የቁርአን የሚባለው ነገር ሰበህ ለላይ የሚቀር ነገር አይደለም ወይ ለሰው ልጆች ይሆናል ወይ በሰው ልጆች ላይ ይሆናል እንጂ ማለት ነው። 12ኛ بيان حال الناس የሰዎችን ባህሪ ይገልጻል የዛሬው ሐዲስ وان كل الناس يعملون من الصباح ሁሉም ከጧት እስከ ማታ ይሰራሉ وانهم يبيعون انفسهم ነፍሳቸውንም ይሸጣሉ فمن باع بعمل صالح فقد اعتقها بملكام سرا راسون يشطا نصا وطا ማለት ومن باعها بعمل سيء بمطفو تكبار دمو راسون يشطا فقد اوبقها نفسنا طفا ማለት ነው. 13ኛ ان الحريه الحقيقيه ትክክለኛ ይሆነ ሁርያ ነጻነት የሚባለው የልቂያ ሙብጣዓት الله عز وجل ነጻነት የሚጀምረው يا جماعه الخير احبتي في الله اللهን ከማምለክ ነው። አወለን ከአላህ ያለን ነገር ሳታመልክ ስትቀር ነጻነት ይጀምራል። ዑቡድያን ደግሞ ለአላህ Subhanahu Wa Ta'ala ባርነትን ማረጋገጥ ነው። ትክክለኛ ሁርያ ነጻነት የሚባለው አላህ Subhanahu Wa Ta'ala ዒባዳ ማድረግ እንጂ وليس اطلاق الانسان نفسه راسن اندفلج ما درج አይደለም ያለ ድንበር ليعمل كل شيء የፈለገውን ነገር መስራቴ ትልቁ ባርነት ነው እንደውም ሱብሃንአላህ ابن القيم رحمه الله من قالوا له شيخ ابن عثيمين سيناገሩ ኑንያ የሚባላላቸው ابن القيم ጥሩ መጽሐፍ ነው እሱ حاربوا من الرق الذي خلق له قالوا ابو عبد الله شمس الدين ابن القيم جوزي ابن القيم مالت በጣም ትልቅ عالم ናቸው የሼخ الاسلام ابن تيميه رحمه الله انقفام ተማሪ ናቸው ስማቸው محمد ابن ابي بكر ይባላሉ በጣም ትልቅ عالم ናቸው በጣም ከባድ መጽሐፍንም የጻፉ عالم ናቸው ويكفيه زاد المعاد في هدي خير العباد من المصاحفን ጽፈዋል اعلام الموقعين ويم اعلام الموقعين عن رب العالمين يميل المصحف صفال ارى بزو مصحفن صفال لساتشو كبري بقاچوال مالت بيقياچو تنيش هونا لاچو سيجلصاچو ابن كثير البدايه والنهايه يميبالو ارساچون يميمسل ما يتشال اقم عليه هي تاريخ سو رحمه الله من على ساتشو سيناغرو هربوا من الرق الذي خلق له سواج يتفطروا بتنبارنت ششوا الله سبحانه وتعالى يسوي اللي يفطروا لاند نجر نو لرسو باري عند نون قال الله وما خلقت الجن والانس الا ليعبدون على الله اني ندي املكني الا ليحقق العبوديه لي بارنت لني ندرغاغطنا ببيچنينت ندي املكني انجي الفطركواچون بلو نبر جن ይህንን የተፈጠሩለትን አላማ ባርነታቸውን ሸሹና ወቡሩ ቢርቅ ነፍስ ያለ በነፍሳቸው ባርነት ፍትና ውስጥ ገቡ ወሸይጣኒ የነፍሳቸውና የሸይጣናቸው ባሪያ ሆኑ ኢذن فكل انسان يفر من عباده الله لله ባሪያ ከመሆን አላህን ከማምለክ የሚርቅና የሚሸሽ ሰው ሁሉ فانه سيبكي في رق الشيطان يا شيطان باري هو نو يميقراو ان شاء الله يزاريون تمرتاچنن ان شاء الله بذ نقومالن سبحانك اللهم وبحمدك لا اله الا انت اشهد ان لا اله الا انت استغفرك اللهم واتوب اليك السلام عليكم ورحمه الله وبركاته وان شاء الله يا الله سبحانه وتعالى فقارك هنا بميقطرو تمرتاچن لاي بتمساساي ትምርታችሁ ላይ እንገናኛለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰዓት ሰማለሁ ኡስታዝ ጥያቄ የኔ በቁርአን ላይ አላህ Subhanahu Wa Ta'ala በቁርአን ከሪም ላይ ቁርአንን ላ የምሱሁ ኢላ አልሙጠሐሩን ብሎ አለና ያ ማለት አልሙጠሐሩን መላእክቶችን ነው ወይስ እኛ ቁርአንን ሲይዝ በጣሃራ መያዝ ነው የሚለው ከሁለቱ የትኛው እንደሆነ ኢንሻአላህ ቢመልሱልኝ ጀዛከላሁ ኸይራ ለምታስተምሩን ሁሉ والله በጣም በዝነ ምን ተጠቀመ ያለው አላህ ጀዛህን በኸይር ክፈልህ ኢንሻአላህ ኢልሙንም ይጨምርላችሁ ኢንሻአላህ ኡስታዝ ማይክ ፍሪ ቢስሚላሂ الرحمن الرحيم بارك الله فيكم وجزاكم الله خير ኡስታዝ አብራርም ጠፍተው ከርመው ነበር ኢንሻአላህ ዛሬ ብቅ ብለዋል እና የህታችን ጥያቄ ጥሩ ጥያቄ ነው ቁርአን በሚለው ላይ ነው ማብራሪያ አላህ ምን አለ انه لقران كريم في كتاب مكنون لا يمسه الا المطهرون على الله ማለት ይህን ቁርአን لا يمسه الا المطهرون على الله نصوحك قال هو بس تقرى عينكم مالته مندنو بميلو لاي يقران تنتانيوج چقچق علاچو مندنو چقچقاچو لا يمسه الا المطهرون مالت نصوحك جي عينكم قران مالت جنوب يهونو سواج حيض لا يالو سيتوج نفاس لا يالو سيتوج اندزو وضو يللاچو سواج يللاچو سيتو اندزو يهونو سواجي لينكوت ايجبام اينكوتم ማለት ነው ነው ብለው የተረጎሙት አሉ። ላ አሉ ሌሎች ዑለሞች ደግሞ ላ የመስሁ ኢላል ሙጣሃሩ ማለት አላህ ሱብሃነሁ ወተዓላ ይህን ቁርአን ቀጥታ ሳይወርደው በስተፊት ለውሐል መህፉዝ ላይ አለ ያንን ከመላእካዎች በስተቀር የሚነካው የለም ማለት ነው ብለው የተረጎሙ ዑለሞች አሉ ማለት ነው። ለምንድን ነው ይህን አይነት ትንታኔ የሰጡበት ምክንያት? እነዚህ መላእካ የሚባሉት ላ ያሱን አላህ ማ አመረሁም አላህ ያዘዛቸውን ነገር አይቃረኑም ويفعلون ما يؤمرون የሚታዘዙትን ነገር የሚተገብሩ ከወንጀል ንጹህ የሆኑ ናቸው የሚለው ነው የቁርአኑ ትርጉም። ይህም ትክክል ነው ይላሉ ብዙ ዑለሞች። ለምን ቢባል ላ የመስሁ የምትለዋ ቃላቷ ضሚሯ ማለት ነው አضሚሩ يرجع الى اقرب المذكور في كتاب مكنون ወዳለው ወደዛ ነው የሚመለሰው። ስለዚህም ለመላእክቶች ነው የሚለውን ብዙ ዑለሞች ይደግፉታል። በተለይም አቡ መሐመድ ኢብኑ ሐዝም አዛሂሪ የሚባሉት ዓሊም አልሙሐላ ቢልአፋር የሚባለው መጽሐፋቸው ላይ ይህንን አይነት የቁርአን ትንታኔ ከመደገፋቸውም በተጨማሪ ይህኛውን አባባል በጣም አውግዘዋል። የቅድሙን አይነት ትንታኔ በጣም አውግዘዋል። ወላሁ አለም ማይከል ኡስታዝ አሁን እና መቅራታውን እሱ ማስተዋወስ ስላለብኝ ሁሌ ልጄን እያስቀራው ስለሆነ አይሌ ወንኩ ሰዓት እኔ ቁርአን ይዤ ካላስቀራሁት የሆነ የመርሳት ነገር ይኖረዋል እና እንዴት ይታያል ኡስታዝ? ትንሽ ልጅ ስለሆነ ማለት ነው እና ማይክ ፍሪ ተገባሁት ኢንሻላህ ገባሁት ማይክ ፍሪ ጀዛከላ ኡስታዝ። بسم الله الرحمن الرحيم የታችን ጥያቄ ጥሩ ጥያቄ ነው። እኛ ሙስሊሞች ቁርአንን በውዱ ነው የምንይዘው። እንደዚሁም ጅኑብ ሆነን ቁርአን لا يمس القرآن የሚል ሐዲስ አለ። ቁርአንን አይንካ الا طاهر ንጹህ ካልሆነ በስተቀር። እናም እኔ ሐይድ ላይ በመሆንበት ጊዜ ልጆች እናስተምራለን። ስለዚህም እንዴት ነው ብናቋርጠው ደግሞ በዚህ ፈጥራ ወይም በዚህ ዘመን ውስጥ ልጆቹ ትምርቱን ይረሱታል? ጥሩ ጥያቄ ነው። ግን ሴትዮዋ አስተማሪ ከሆነች ወይም እሷ ለራሷ የቁርአን ተማሪ ከሆነች እና ሐይድ ላይ ሆና በሐይድ ሰዓት ላይ ሆና ይሄን ነገር ብትጠቀም ቁርአን ብትቀራ ወይም ቁርአን ብታስተምር ምንም ችግር የለውም والله اعلم። ግን አስተማሪ ሆና የምታስተምር ከሆነች ክፍል ላይ ሰውን ትዋር ያደርጋታል። በሁለተኛ ደረጃ ወይም እሷ ተማሪ ሆና በዚህ ፈጥራ መካከል ከተወችው ቁርአኑን የምትረሳ ከሆነች ማስተማር አለባት ለራሷ መማር አለባት والله اعلم። السلام عليكم استاذ አሁን መማር አለባት ማስተማር አለባት ያሉት ያው ሀይል የምትሆን ተማሪም ወይ አስተማሪም ከሆነች ሲሉ ቁርአን አሁን ችግሩ ያለው ቁርአኑን መንካቱ ላይ ነው። በቃሏ ልታስተምር ትችል ይሆናል፣ ግን ቁርአኑን መንካት ትችላለች ማለት ነው? እንዴት ነው እዛ ላይ ቢያብራሩት? አሁን ጧራ ያልሆኑ ሰዎች አይነኳትም በሚልበት ጊዜ መንካቱ ላይ ያለው ነገር እሱም ይቻላል ወይ ማለት ነው? አው አው ብለዋል። ኦኬ ኦኬ። አይ ኸር ካሉስ ነው መቅራት መቅራት ትችላለች ሲሉ የሰማሁኝ እንጂ መንካት ትችላለች ሲሉ የሰማሁኝ ስለ ኸር ማይክ ፍሪ። ሰላም አለይኩም። ቢስሚላህ الرحمن الرحيم አወለን ራሱ ቂራአው ላይ ራሱ የዑለሞች ሀል አሁን ለምሳሌ ጅኑብ የሆነ ሰው በጀናባው እያለ ቁርአን መቅራት ይችላል? ወይም ደግሞ ሐይድ ላይ እያለች እና ኒፋሳ ላይ እያለች? ይሄ ራሱ ዑለሞችን ያጨቃጨቀ ነው። ብዙ ዑለሞች እንደሚሉት ሚማ ጀረት ቢህል ዓዳ፣ ለምሳሌ ሰዎች ደህና ነሽ ሲሏት ሐይድ ላይ እያለች አልሐምዱሊላህ ልትል ትችላለች ሴትዮዋ። ግን ያ አልሐምዱሊላህ የሚለው የቁርአን ቃል ነው። እንደነዛ አይነቶች ካልሆኑ በስተቀር ወይም ደግሞ ሱብሃንአላህ እንደዛ አይነት ነገር ላኢላሃ ኢላላህ የመሳሰሉ ነገሮችን በተለምዶ የሚካሄዱ ካልሆኑ በስተቀር አይቻልም ብሎ የሚሉ ሰዎች አሉ። ግን ያን ሁሉ ተራምደናል ምህም ትምርት ላይ እና አስተማሪነት ላይ ካለች ማስተማሩንም መማሩንም ትችላለች። መንካቱን በተመለከተ በሃኢልስ መንካት ትችላለም እንደምጭ በሃኢል በሆነ በመጋረጃ ነገር ማርጋ መጠቀም። ሰላም አለይኩም ወከይ ዘኩላ ኸይራን ኡስታዝ ነው ለና ጥያቄላችሁ ላይ ደማ ጥያቄላችሁ በጣም ገብቷችኋል ማለት ነው። ዛሬ በጣም ገብቷችኋል ማለት ነው። ማሻአላህ አሁን በቃ መተጠየቁ ነው ማለት ነው። እንግዲህ አሁን እኔ ግማሽ ላይ ደረስኩ። አሁን ጠየቃላችሁ እንግዲህ እንድትመልሱ ኡስታዙና ጥያቄ ካድሮ ተወቃ ጠይቋቸው። ጀዛኩላ ኸይረ ማይክ ቢስሚላህ ራህማን ራሂም። የመጀመሪያው ጥያቄ ኢንሻአላህ የዛሬውን ሐዲስ የመጀመሪያው ወይም ማለትም አቡ ማሊክ አልሐሪስ ኢብኑ ዓሲም አልአሽዓሪ ረዲየላሁ ዐንሁ ያወሩት 23ኛይቷን ሐዲስ ከነማብራሪያው የሚነግረን ይህ ማለት ከነማብራሪያው ማለት ከሐዲሱ የተጠቀምናቸው ነገሮች አሉ። እነዛን ሳይጨምር ማለት ነው አይደለ? ከአንድ እስከ 13 አካባቢ ከሐዲሱ የተረዳናቸው ነገሮች እነዛን 13ቶቹን ሳይጠቀስ ሐዲሱን ብቻ ከነሸርፍ በደንብ በመጀመሪያ መትኑን ቀጥታ ሐዲሱን ከተረጎመ በኋላ በሁለተኛ ደረጃ እንደገና ያ ሐዲሱን ማብራሪያ አላሁ አለም ማይክ ያዙ። አሁን ይሰማል? ኦኬ ከተሰማ ልቀጥል። ይሄ ሐዲስ የተዘገበው ማለት ነው ያው 23ኛው ሐዲስ አቡ ማሊክ አልሐሪሲ ኢብን አሊም ረዲየላሁ አንሁ እንዳወሩት መልእክተኛው ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል አሉ። ንጽህና የእምነት ግማሽ ነው። አልሐምዱሊላህ ሚዛንን ትሞላለች። ሱብሃንአላህ ወልሐምዱሊላህ ደሞ በሰማይና በምድር መካከል ያለውን ክፍተት ይሞላል ብለዋል። ሰላት ደሞ ብርሃን ነው። ሰደቃ የእምነት መገለጫ ነው። ትግስት ደሞ ብርሃን ነው። ያው ማያቃጥል ወግ ኡስታዝ ሲጠይቁ ነበር ወገክታ እንደማለት ነው። ወገክታ ማለት ያው ያቁታል ብዙዎቹ እንደዛ ታረጋለህ። ቁርአን ደግሞ ማስረጃ ነው ማለትም ጥሩ ከሰራንበት ይመሰክርልናል ወይም ካልሰራንበት ደግሞ ይመሰክርብናል ማለት ነው። ሌላው ደግሞ አንድ ሰው በማለዳ ህይወቱ ለአላህ እዚህ ላይ ተሳስለኝ ህይወቱ ለአላህ መሸጥ ነው ነጻ ያወጣታል ወይም ወንጀል በመስራት ያጠፋታል ብለዋል። ነብያችን ሰለላሁ ዐለይሂ ወሰለም ንጽህና የምንግማሽ ነው ብለዋል። መጽዳት ያው ሁለት አይነት ነው እንዳስረዱን ኡስታዝ ማለት ነው። አንደኛው መጽዳትና ማሳመር ማለት ነው። የኢማን ግማሽ ነው ሲባል አንደኛው ነጃሳ ሁለት አይነት ነው። አንደኛው በግልጽ የሚታይ ነጃሳ ሲሆን ሁለተኛው ደግሞ ውስጣዊ የሆነ ቆሻሻ ነው። ማለትም ሽርክን ካላህ ሌላ የተለያየ ነገር የምንገዛ ከሆነ ያ ያው ትልቁ ቆሻሻ ነው ማለት ነው። ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነጃሻ የሚባለው ከሽርክ ነው ብለው ተናግረዋል ማለት ነው። እንደገና ሁለተኛው ማብራሪያ አልሐምዱሊላህ ስንል ደግሞ ሚዛንን ትሞላለች። ነቢያችን ሰለላሁ ዐለይሂ ወሰለም የበፊቱንም የወደፊቱንም ወንጀላቸውን እንኳ ይቅር ያለላቸው ለሊቱን ሁሉ እየሰገዱ እግራቸው እስከሚያብጥ ድረስ ይቆሙ ነበር። እናታችን አይንሻ ለሊቱንም ለቀኑን የበፊቱንም የኋላውንም ወንጀል የማረልህ እንዴት እንደዛ ታረጋለህ ስትላቸው ለአላህ ምስጋና ማቅረብ አይገባኝም ብለዋል። ሌላው ምንድነው ሶስተኛ ሌላው ሰላት ነው። ሰላት ደግሞ ብርሃን ነው፣ ኑር ነው፣ በልብ የሚታይ ብርሃን ነው። ሰላት የሰገደ ሁለመናው ይበራለታል ማለት ነው። ትክክለኛ ሰላት የሰገደ ያው ነብያችን ሰለላሁ ዐለይሂ ወሰለም እንደነገሩ ማለት ነው የቂያማ ቀን የመጀመሪያው ስራችን የሚታየው በሰላት ነው። ሰላታችን ከተስተካከለች ሁሉ ነገር አምሯል ብለው የተናገሩት ሐዲስ አለ ማለት ነው። ሶስተኛው ደግሞ ሰደቃ ነው። ሰደቃ ገንዘብን ለሚፈልግ ሁሉ መስጠት ነው። ገንዘብን የሚሰጠው ሰው ሁሉ ከሰጠን ሙእሚን መሆናችንን ያመለክታል ማለት ነው። የእምነታችን መግለጫ ስለሆነ ነብያችን ሰለላሁ ዐለይሂ ወሰለም እንደተናገሩት። ትግስት ደግሞ ብርሃን ነው፣ ወገግታ ነው። ያ ብርሃን ከሌለው አንድ ሰው ለምሳሌ ትግስት ከሌለው በጣም አደጋ ነው። አላህ ሱብሃነሁ ወተዓላ ከአንደኛ ከጠላው መንገድ ላይ ከወንጀል ላይ መታገስ አለብን ማለት ነው። ያ የነብዩላህ የሱፍን ታሪክ ነግረውናል። የደጉስቱ ሚስት እንደዛ ማለትም እንደዛ ሆነ ተበጃጅታ በቀረበችበት ጊዜ አላህ ሱብሃነሁ ወተዓላ በመፍራት ነብዩላህ የሱፍ አለይሂ ሰላም ያው ከመጥፎ ነገር እንዲቆጠብ ሆኗል ማለት ነው። ይሄ ሁሉ ምንድነው? ያላህን ትእዛዝ ለማክበር ሲባል ትዕግስት በማረጉ ነው ማለት ነው። ሁለተኛ ሰብር በሶስት ይከፈላል ማለት ነው። አንደኛው ምንድነው? አላህ ባዘዘብን ነገር ላይ ቀጥ ብለን እንድንሄድ ነው ማለት ነው። ማለትም አሁን የፈጅርን ሰላት ስንሰግድ በግዴታም ቢሆን ከእንቅልፋችን ተነስተን በተለይ ብርዳማ ጋር ሆነን ሰዎች ያንን ነፍስያችንን አሸንፈን የምንሰግድ ከሆነ አላህ ባዘዘን ነገር ላይ ቀጥ ብለናል ማለት ነው። ሌላኛው ደግሞ አላህ ሱብሃነሁ ወተዓላ በወሰነው ነገር ላይ ከዛ ሰብር ማድረግ አለብን። ምን የመሰለን ሞት የመሰለን ሊያመጣብን ይችላል። ከልጆቻችን ሊነጥለን ይችላል። ከባሎቻችን ሊነጥለን ይችላል። በዚህ ጉዳይ ላይ አላህ ሱብሃነሁ ወተዓላ ያመጣ ነው ብለን መቀበል እንዳለብን። ድህነትም ሊያመጣብን ይችላል። እንደዚሁ አላህ ሱብሃነሁ ወተዓላ ከሱ የመጣ ነው ብለን መቀበል እንዳለብን ነው። ምክንያቱም አላህ ሱብሃነሁ ወተዓላ ተናግሯል ወልአስር ላይ ወተዋሰው ቢሐቂ ወተዋሰው ቢሰብር ብሏል። ምክንያቱም በሐቅ ላይ የተመካከሩ እነዛ ሰብር ያደረጉ ብሎ አላህ ሱብሃነሁ ወተዓላ ገልጿቸዋል ማለት ነው። አልቁርአኑ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ቁርአን ደግሞ ያው ጅብሪል ይዞት የመጣ ነብያችን ሰለላሁ ዐለይሂ ወሰለም የተሰጠ ሲሆን ይህ ቁርአኑ ደግሞ ለኛ መረጃ ነው ማለት ነው፣ ማስረጃ ነው። በዚህ በዱንያ ላይ ያለን ከተጠቀምንበት ነገ የመል ቂያማ ይመሰክርልናል ማለት ነው። ካልተጠቀምንበት ደግሞ ቁርአን ራሱ ይመሰክርብናል ማለት ነው። እዚህ ድረስ መሰለኝ ያሉት። ሌላው ማብራሪያ ያው ለሌሎች ይመስለኛል። በዚህ ይብቃ። አሰላሙ አለይኩም። ከተሳሳኩ አውፍ በሉኝ ኡስታዝ። بسم الله الرحمن الرحيم ان شاء الله ان انتم تملسوا لاچو بس ما شاء الله تبارك الله جزاه الله خير بدن بدس بميل هنيتا بدن بسلملسج جزاك الله خير ولاچو دعاء ادرغولا عبرم كمتسطوت جزاك الله خير ولاچو دعاء بتادرغولا تشالاتا يا زمايك احي السلام عليكم ورحمه الله وبركاته سمعنا اوكي استاذ ما شاء الله نور جنة جزاك الله خيرا በጣም ሁሉንም ጨረሰችሁ። እስቲ እኔም ለማከረ ኢንሻአላህ እስከጻፍኩት ድረስ ያው ስለ ኢማን ተናግሯል። ያው ስለ ንጽህና ተናግሯል። እንደገና አልሐምዱሊላህ በሚለው ላይ ያው ሰላት ኑር፣ ሰደቃ ኢማን እና ሰደቃ ኢማን ትክክለኛ መሆንን ሌላው ደግሞ በአላህ ባህሪ ላይ ምንም የጎደለ ሊኖር እንደማይችል አለመጠራጠር ነው። አላህ ሰውን እንደማይመስል ለይሰ ከሚስሊሂ ሸይ በሚለው እንደገና ተናግረዋል። ሌላው አላህ እንቅልፍም እንደማይወስደውና ምንም ነገር ለደቂቃም እረፍት እንደሌለው ገልጸዋል። ሌላው ደግሞ ስለ ቁርአን ተናግረዋል። ቁርአን ሁጃ መሆኑን ለእኛ ሊመሰክርብንም በእኛ ላይ ሊመሰክርብንም እንደገና ደግሞ ሊመሰክርልንም እንደሚችል ማለት ነው። እና ሌላ አልሐምዱሊላ ያው ተምለኡል ሚዛን ብለዋል እና ሚዛንን ትሞላለች። ሌላው ደግሞ አሰላቱ ኑሩን ብለዋል። ያው ልብ ውስጥ ኑር እንደሚሆን ነው። ሰላት ፊት ላይ፣ ቀብር ላይ፣ ሐሸር ላይ፣ ሁሉም ቦታ ላይ ኑር በትክክል ከተሰገደ ማለት ነው ኑር እንደሚሆን ነው። እንደገና ደግሞ በትክክል ከሰገነው ልባችን ውስጥ ነጸብራቅ እንደሚሰማንም ገልጸዋል። ደግሞ ሰደቃ ገንዘብ መስጠት ሙእሚን መሆንን ያመለክታል ብለዋል። ሌላው ስለ ሰብር ገልጸዋል። ሰብር በተለያዩ ቦታ በተለያዩ ነገሮችን ሰብርን ገልጸዋል። አንደኛው ያው ሰብሩ አላ ጣዓቲላህ ብለዋል። ያም በአላህ ላይ አላህን በመታዘዝ ላይ በሚለው ነው። ለምሳሌ ፈጅርን ሰላት እንደዛ የመሳሰሉትን ነገር በአላህ በሚያዘን ቦታ ላይ ማለት ነው። ሌላው ሰብሩን አላ ማዕሲያ ብለዋል። ከመጥፎ ነገር ነፍስያችን ስትመራን ያንን አስወግደን ራሳችንን ከቆጠብን ማለት ነው። ሌላው ደግሞ ሰብሩን አላ ቀደሪላህ ብለዋል እና ያው ያ ደግሞ በበሽታ መታገስን፣ በአንዳንድ ነገሮችን፣ በድህነት፣ በአደጋ፣ በእንደዚህ አይነት ነገሮችን ብለዋል። እንደገና ደግሞ ሌላው የቁርአንን ያው የአላህ ቃል መሆኑን በጅብሪል እንትን እንደ ተላከና ጅብሪል ደግሞ በሙሉ ሰምቶት ለእኛ ለረሱል ሰለላሁ ዐለይሂ ወሰለም እንዳስተላለፈና ያው ያንን ገልጸዋል። በተለያየ ቦታ ስለተጻፈ መችስ ያው ሙስሊም ደግሞ ንጽህናውን ከውጭም ሆነ ከውጪ መጠበቅ እንዳለበት ነው። ያው ጣህረቱ ሸርጠል ኢማን ብለዋል እና በዛ ላይ ከዛ ብዙ ነው የጻፍኩት፣ ግን ግማሹን እዚህ ምዛን ስለሆነ ኢንሻአላህ አንድ ሁለት ደግሞ ሌላ ያሉት ነገር ቢኖር አንድ ሰው የሚያፈቅረውን ነገር ወይም የሚወደውን ነገር መለገስ ያሉትም ነገር አለ። ሰዎችን ደግሞ ወደ ሰብር እንዲመጡ ማድረግ፣ ቁርአንን ደግሞ በቁርአኑ የመጠቀምንና ሌላው የቁርአን ክብደትን እና ሌላው ደግሞ የሰዎችን ባህሪ በመልካም ራሱን የሸጠና ያው በመጥፎ ራሱን የሸጠ ሂሳቡን ብለዋል። ስለ ሚዛን ተናግረዋል። ያው ሚዛን እንዳለ ማለት ነው። ምክንያቱም ብዙ አያዎች ያንን ያመለክታሉ። ኢንሻአላህ በዚህ ይብቃኝና ለሌሎቹ ደግሞ ተራ ኢንሻአላህ። ጀዛከላሁ ኸይራ ኡስታዝ ማይክ ፍሬ። ቢስሚላህ ራህማን ራሂም። ኢንሻአላህ ለሌሎቹ ደግሞ አዲስ ጥያቄ ነው ቀሩት ማለት ነው ኢንሻአላህ። እና ዛሬ ተማሪዎች ማሻአላህ ተባረከላህ በጣም በልዩ ሁኔታ ነው። የበፊተኛው አታችንም የሁለተኛው አታችንም በጣም በጥሩ ሁኔታ ነው ሐቂቃ ማለት በሐቅ በጣም በተለየ ሁኔታ። ሁለተኛ ደግሞ ሳየው ራሱ ለውጥም ያየው ነው ከበፊተኛው እንደ በኔ እይታ አልሐምዱሊላህ ረብ ዓለሚን ጥሩ ነው ይሄ በጣም طيب የዛሬው ጥያቄ ኢንሻአላህ ከሐዲሱ ምን ተረዳን የሚለውን ከአንድ እስከ አምስት ድረስ ያለውን አንዱ አታችን ተመልስና ከዛ ደግሞ ቀጥላ ኢንሻአላህ። አረ ማርያም በእናትሽ ተጋፍችን ጀዛኩሙላሁ ኸይራን ነው ኡስታዝ ማሻአላህ ጥሩ ማብራሪያ ሰጥቷል። ሴቶቹም ጨርሰውብናል። ለማንኛውም በሰማሪ ደረጃ በላስት 13 የተቀሱትን እሱን ለመሞከር ሞክራለሁ ምን ተማርን ከሚለው። ግን ከአንድ እስከ አምስቱ አንዱ እንግዲህ አምልጦኛል ምን እንደሆነ አላወቅኩም። ያው የመጀመሪያው ምንድነው ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አለ ረሱልላህ ሰለላሁ ዐለይሂ ወሰለም ሙስሊም ከውጪውም ከውስጡም ንጽህናን መጠበቅ እንዳለበት ነው። ያው ማብራሪያው የውስጥና የውጭም ቢለው በወታችን ተገልጿል። አትኸሊ ያን ሽርክ ሽርክን ከማጽዳት ጋር የአላህን አንድነት በመግለጽ ሱብሃንአላህ ከሚለው ጋር እንደሚያያዝ። ስለዚህ ሙስሊም ከውጭውም ከውስጡም ንጽህናው መጠበቅ አለበት። ይሄም አጠሁሩ ፈጥሩል ኢማን ከሚለው የተወሰደ ነው። እዚህ ጋር ዘልየዋለሁ። አንደኛው የትኛው እንደሆነ ሊገባኝ አልቻለም፣ ግን ያው የዘለልኩትን ታሟላላችሁ። ሁለተኛው አልሐምዱሊላህ አልሐምዱሊላህ የምትለው ሚዛን እንደምትሞላ ነገ ትክክለኛው ሚዛን እንዳለና አልሐምዱሊላህ የምትለው ቃል አልሐምዱሊላህ ማለት እንዳለ። ሶስተኛው ደግሞ ሚዛን እንዳለ ምንም በደል የሌለበትና የትክክለኛው ስራችን የሚመዘንበት ነገ አላህ በምንቆምበት ሰዓት ሚዛን እንዳለ ያሳስበናል። አራተኛው ሱብሃንአላህ ወልሐምዱሊላህ የምትለዋ ከሊማ በይነ ሰማ ወልአርድ ያለውን እንደሚሞላልን። በአምስተኛ ደረጃ ሶላት አራተኛውን ወይም ሶስተኛውን ተምታቶብኛል። ስለዚህ ስድስት ነው እዚህ ጋር የሚለው ሰው ሰላት ሙስሊም ከውጭም ከውስጡም ንጽህናው መጠበቅ እንዳለበት አንድ አልሐምዱሊላህ ማለት እንዳለብን ሁለት ሚዛን እንዳለ ሶስት ሱብሃንአላህ ወልሐምዱሊላህ ሰማይና መሬት እንደምትሞላ አራት ሶላት አምስት ጀዛኩሙላሁ ኸይር ሰላሙ አለይኩም ብስምላህ ራህማን ራሒም ወንድማችን በጣም ጀዛላህ ኸይር ጥሩ ማብራሪያ ሰጥቷል ግን የሚቀጥለውን ማብራሪያ ወይም ደግሞ ከዚህ ከሐዲሶች የተረዳ ነው የሚለው ከሁለተኛው ጀምሮ አንደኛው ወንድማችን እንደጠቀሰው ሐፍ ስለ ጣሃራ የሚገልጽ ሲሆን ሁለተኛውን ቢጠቅስ ጥሩ ነው እና ወንድማችን ከቀጠለበት ማንሳት ይቻላል ቢስሚላህ ቢስሚላህ ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ ወንዶች ጃርዳቹ ሁለት ሴት ሁለት ወንድ ነበር የታለ አብራሪ ስለሆን ኦኬ ሁለተኛውን የዘለለው መሰለኝ እምነት ክፍሎች እንዳሉት ነው እምነት ተግባርም እንደመሆኑ መጠን መተውም ደግሞ አንደኛው ሌላ ክፍሉ ነው ለምሳሌ መተው ስንል ሐራሙን ከተወ ማለት ነው በአንድ ምሳሌ ሐራሙን ከተወ እና ከተገበረው ማለት ነው ሁለት ክፍሎች እምነት እንዳለው ነው አራተኛን ዘለለው መሰለኝ አይደል ነው ሚዛን መኖሩን ተናግሮ እንደሆነ አላውቅም ሚዛን ስለ ሚዛን መኖሩን ሁለት ቃላቶች አልহামዱሊላህ ኦኬ አልহামዱሊላህ እሱም ብሏል መሰለኝ ኦኬ ሱብሃንአላህ ወልহামዱሊላህ ያለ ደሞ ደሞዝ ያለ ደሞዝ አለው በሰማይና በመድር ይሞላል እሱንም ካለው አላውቅም እንጃ ሰላትም ብሏል ሰባተኛ ሰደቃ ሰደቃ ብርሃን ብርሃን ስለሆነ ስላሉ ማለት ነው ስምንተኛ አንድ ሰው የሚወደው መለገሱ ትክክለኛ ሙስሊም ራሳቸውን ሲሰው ለእስላም ብለው ማለት ነው ዘጠነኛ በትግስ ስሞችን ሰዎችን ማግባባት አስረኛ ቁርአን የማያውቅ የተጠቀመ ነው የሚያውቅ ቁርአንን የሚያውቅ የተጠቀመ ነው ያልተጠቀመ ደግሞ የተበላ ነው የጠፋ ነው ማለት ነው እስከ 10 የሚቀጥለውን ለህቴ እንድሉን ሰጣታለሁ ለልዋባ ኢንሻአላህ ማይክ ሰላም አለይኩም ሰሙ ኢንሻአላህ ሰማ እኔ ለሞክ ኢንሻአላህ 11ኛ የቁርአን ከባድነት አስራ ሁለተኛ ሰዎችን ባህሪ ይጠቅሳል አስራ አራተኛ ሱብሃንአላህ ግን የሆነ አንድ ያልጻፍኩት አስራ አራትና አስራ ሶስትም ይትያለው ያኮን ለማንበል ይሻል በጣም ትግስት ታጋሽ መሆን እንዳለብን የቁርአንን ያው ሚዲያውን ትልቅነትን እሱን ትንብያለሁኝ እና 15ኛውን ነጻነት ወይም የሚባለውን የሚጀምረው አላህን ካመንክ ብቻ እንደሆነ እሱ ነው የዘለልኩት ካለ ኢንሻአላህ አሟሉት ሌሎቻችሁ ማይክ ራሂም ሁላችሁም የተሳተፋችሁት ወንድሞቻችን ሁሉ በጣም ጎበዞች ናቸው ጀዛኩሙላሁ ኸይር جزاكم الله خير وبارك الله فيكم جزاكم الله خير لك እንደዙ ሁላችንም አብረን መማማር አለብን በጣም ያላህ Subhanahu Wa Ta'ala አድል ነው طبعا ዛሬ ደግሞ ኢንሻአላህ ቀኑ ጁሙዓ ነው መሰል ሰላዋት ማውረድ ይጠበቅብናል اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد ማለት አለብን ግን ሶላዋት ማለት ጥሩ ነው በየትኛው ሲሃ ግን በጣም የሚወደደውና አላህ ዘንድ በጣም ተወዳጅነት ያለው ሶላዋት اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم في العالمين انك حميد مجيد اللهم بارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد هي በጣም ለሱና አቅረብ የሆነ የሶላዋት አይነት ነው طبعا ولهذا قال الامام النووي رحمه الله لو حلف رجل عند سويه بنبي صلى الله عليه وسلم مرت الصلوات عينت አወርዳለሁ ቢል ምን ማድረግ እንዳለበት መልስ ሲሰጡ አይማል ላይ ከዛ ምን አሉ اللهم صل على محمد ነው ማለት ያለበት طبعا ብዙ አይነት የሶላዋት አባባሎች አሉ ነገር ግን ይሄ ነው ትክክለኛውና በጣም الله ዘንድ የተወደደው ያ الله መልካም صلى الله عليه وسلم ሰሃቦቻቸውን ያስተማሩት ሁለተኛ ያ الله መልካም صلى الله عليه وسلم በሶላዋት ላይ ሰው الله ራሱ አዟል قال الله تعالى ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما بلال معناه اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم في العالمين انك حميد مجيد يا الله ملك صلى الله عليه وسلم صلوا علي بنيم لا صلوات اورد بي بلال معناه فان صلاتكم تبلغوني يتم بوتا لا بتكونوا صلوات ما ورداتوا لني يدرسني صحابوچو مناሏቸው ወኪ ወከይፈ ተብሉቁከ እንዴ ነው ሰለዋቱ የሚدرس ወቀድ አሪምት በሊት አንተ ሙታት በሰብስ ይለም እንዴ ሲሏቸው ወአለ ብሏል አላህ መልክተኛ ኢነላህ ሐረመ አለ الارض ان تاكل اجساد الانبياء የትኛውም ነብይ እንደማይበሰብስና በምድር ላይ ምን እንዳደረገበትም ተናግሯል አላህ ተሰለላሁ ዐለይሂ ወሰለም አርሚም ለማለት የፈለኩት ብዙ የሰለዋት አይነቶች አሉ ሰዎች በመጽሐፍ በመናም የሚጽፋቸው ግን ጥሩ በጣም እና አላህ ዘንድ ተወዳጅነት ያለው اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم في العالمين انك حميد مجيد اللهم بارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد يسنا اذكارش ብዙ ጊዜ እጥርሉና ኡስታቸው ማዕናቸው በጣም ሰፊና አጅርን የሚይዙ ናቸው بارك الله فيكم احبتي السلام عليكم ان شاء الله በሌላ ትምት በሌላ ሰዓት እንገናኛለን لا اله الا الله يا لو سو منين نو لا اله الا الله يا لو سو الله سبحانه وتعالى جنه شلتال بلغوا عليه رضي الله عنه سلازي مي مندنم ياسايو عند تماري يتمارو مريم عند عالم يتمارون با اندزا بتمارو بتكلينيا خلاص تماره ወይንም ካላሳለፈ ያ ነው ነቀት የነቀን ይመት الله سبحانه وتعالى فيت يتيقበታል ሆኖም ግን እዚ ላይ ኡስታዝ እንዴ ነው الصلاه على الرسول صلى الله عليه وسلم من አለበት እንዴ ተከተባለ اللهم صل على سيدنا محمد وعلى ال سيدنا محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد وبارك على سيدنا محمد وعلى ال سيدنا محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد اي سؤالي هو سيدنا محمد كتب له من الله جزاك الله خير وبارك الله فيك اللهم اجعلنا من الذين يتعلمون ويعلمون وينفع نفسهم وينفع دينهم ووطنهم واهليهم ان شاء الله جزاك الله خير استاذ مايك فري عفو بلو يمتي ولا مجرى شاس الهولة لم يدن مايك فري بسم الله الرحمن الرحيم اخونا ابو محمد جزاك الله خير وبارك الله فيك يتأيكو الطياكي استاذ ابو محمد بدأم طرو طياكي نو من دنو طياكي نو يا الله ملك تنيا صلى الله عليه وآله وسلم لي صلوات سنة ورد لم سألي اللهم صلي على محمد ان لا لنا دلم اللهم صلي على سيدنا محمد بلن بنجمربت شجر اللو وينو طبعا اهو شجر اللو شجرو من دنو مسالاتشو يهي نجر منقولنو منقول مالت من دنو يا الله ملكتين صلى الله عليه وسلم استمروال لا صحابوتشو صحابوتشو لتابعيوش استمروال تابعيوشو لتابعي التابعين استمروال المهم هذا الصيغة ويهم يه عبابال ما ورثناه خلفا عن سلف انياك خلفج انسو كسلفج كرسول صلى الله عليه وسلم الى اخيره يمتع نقرنو والاصل في المنقول عند كرسول صلى الله عليه وسلم يمتع نقرنو اصل الا يزاد فيه لا يتشمر بتنا ولا ينقص لا يقد لمنو مالتنو اذن الزبو تعالى اما اشهد ان سيدنا محمد رسول الله يمبالكونا لك اعزانم لا ان محمد مبالو قرطو اشهد ان سيدنا محمد الرسول الله مبال اللبتن يبال يتشالان يه منقول هنا نقر لا ايتشمر مم ايتكنس مم مالنو ربما يهم مسألة بتعام بحثي هذا الرقمان بتلون حافظ ابن حجر العسقلاني ما اللهم صل على سيدنا مبال اندللبت تقموال فتح الباري في شرح صحيح البخاري يبالو مصحفاته لا كذا ببلطه جن شيخ محمد ناصر الدين الالباني رحمه الله يمياركا مصحف صفوال صفة صلاة النبي ይህን መጽሐፋቸው ለሶስት ከፈሉት አንደኛው ላይ ሳይደክማቸው ሶስት ጥራዝ አድርገው ጻፉት ሁለተኛው ላይ አጠራ አድርገው ሶስተኛው ላይ ደግሞ እንዱ የኔ ቢጤው ለደካማው በሚል አጠራ አድርገው ጻፋታል ያንንም የዚህ መጽሐፍ ስም ሲፈቱ صلاة النبي صلى الله عليه واله وسلم የነብዩ صلى الله عليه وسلم አሰጋገድ من التكبير الى التسليم كانك تراها የሚል ሶስት ጥራዝ መጽሐፍ ላይ በደንብ ስለዚህ በሕት አድርገዋል ግን ውጤቱ ግን መባል የለበትም اللهم صل على سيدنا محمد መባል የለበትም طبعا الرسول صلى الله عليه وسلم سيداችን ናቸው የበላያችን ናቸው በጣም እንወዳቸዋልና ከብራችን من حيث المعنى صحيح لكن من حيث اللفظ هذا اللفظ لم ينقل عن الرسول الله صلى الله عليه وسلم إنيا ملكان مسلوط يتايينن قال وهم ليلى النجر مجمر ايتشال جزاك الله خير ياو يوم الجمعه سجدنال لو ما شاء الله جزاك الله خير والله علم نور وانت ما شاء الله يعني ما شاء الله يعني ايهن طياقه يا سنت غزي نطيق بيه براذر وندماچي محمد قدمن ما شاء الله بارك الله فيه وعلى طياقه جزاك الله خير والله نورتنا يعني بس اني انا احبك في الله بس بارك الله فيك وما تنسانا بالدعوة يا شيخ والله نحن نسمع هذا الكلام نصر بارك الله فيك وجزاك الله خير وجعلها في ميزان حسناتك أنا أخيك في الله ما تنساني في الدعوة السلام عليكم ورحمة الله وبركاته والله جزاك الله خير والسائل ممن لسوم جزاكم الله خير السلام عليكم ورحمة الله وبركاته بسم الله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته مرة أخرى وياك حبيبي جزاك الله خير والله العلم نور اندالكو حبيبي العلم نور ما هو قديتانو لتياك إذا مو اندي أسروي سناقين اندي بقوع علم يالاتشو أسروي سناقين والله اندان فرا مغنياتهم إنيا جنرالي والله يتمارنو يوسدنو بليف مي ብዙ ነገር مناደርገው يعني العاده تقول العداوه الى العربوچ ببراكتيكالي كبي سب ينقل نو جاء عن عيدادنا ولكن العلم ليس بالتعلم العلم بالتعلم الى العرب ارلني العلم بالتعلم سلازي والله استاذ حبيبي احبك في الله واقولها علنيا وليش النبي صلى الله عليه وسلم قالها سوون كودتاچو نغرو تعالو ارل اندي سلازي حبيبي الله يتمر له الله يطبقه الله سبحانه وتعالى كلهم يساكاله الله كلهم يساكاله اندانتا عينتون دمو الله يابزالن انيانم دمو يزاري تماري ينغا استماري الله يادركن believe me we don't know nothing still we are learning اني بقول اندهونا اني انا ليس طالبا بل اني طويلب مالت انجدي من دنو غنا الف با يمل استماري ني انجدي استماري لفو غنا استرامات قران يالكن الله لمنون لن علم خير يالو عن علم علم يا الله سبحانه وتعالى جنة يمن غزابت علم الله يستن علم اخلاص يالو عن علم الله يستننا اني انكم بزو على هذا العلم جزاك الله خير حبيبي بارك الله فيك اللهم اجعلها في ميزان حسناتك لجوجهنم اللهم اجعلهم اولادا صالحين بالبيتهنم والله ذريه صالحه من دنو راديه المرضيه يرقله والله ورا كل رجل عظيم امراه بالالبابرين يعني بزو بامارنيا سلم مالك دنو الام هي المدرسه الكبرى ان عددت شعبا طيبا هذا بعد فضل الله سبحانه وتعالى ثم ام محمد لله تعالى ام احمد لله تعالى الانجدي ام احمد مبارك الله فيها والله الله يتنكر حبيبي نحبك في الله جزاك الله خير اني مايك بريبي يالو انيا غاغنا ياو اندمتاقوت جمعه درسم لجمعه نزغاجالن بصلوات الصلوات على الرسول صلى الله عليه وسلم بجمعه ما بزات